የፈላይ ቆምም ካለበት ሊደርስ ከምኞቱ ካሰበበት ጌታውን ግን ረሳየም ድሩ ደርታታ በሰላም አይኖርም የማታ የማታ እኔም ሮጣለው ሰው ነኝና እንደ ሰው ልደርስ ከምኞቴ ህልሜ ነው ከምለው ግን አይ አይደለም የኔ ቁነገር ከሰማዩ ጌታ ነውና ነገሬ ሰራሩ ለየት ይላል ሰራሩ